ثؤبان، إباب، أرنب، دجاج، غنم ناتشو. الله أعلم. السلام عليكم ورحمة الله. أري جرمال ما نتش هيتش اللي جباكاتشو بني أتوت أم بني أيوت أم هنا جر يسوع ما نتش تناجرتشو ما يكفري إيش بنجرتشن تنش عندنا تكسلش عندنا عندك أساتشم يعني منو من سادة لم يستتشو قلنا ما نمهنو على جوكم سكون درس إيش ما نمول على ثان ما يكفري. السلام عليكم ورحمة الله وبركاته أستاذ. أنا أم محمد نين በርሶ ላይ አልታየም ይሆናል የመለስኩት አንደኛው ሱባን ሁለተኛው እባብ ሶስተኛው አርነብ አራተኛው ዶሮ አደጃጃ አምስተኛው ኦጋናም ፍየለው ሰላም አለይኩም ወራህመቱላሂ ወበረካቱ አላሁ አዕለም እሙ መሐመድ ወነት አይታየኝም እኔ ጨርሶ እዚ እንዳለሽም አይታየኝም አላ ኩል ሐል ትንሽ የተሳሳታችሁ እንድነው ገናም አለ غنم قال لي نعم ارنب يلم دجاج يلم انزي ولت بتشاناچو انجي انشي تكسشو قال لي حمار قال لي ولا غنم قال لي ثعبان قال لي ثعبان قال لي سحرت شو اسمه سحرت فرعون يعني ثعبان قال لي شيء سلازي يالوت وش قال لي ثعبان قال لي حمار قال لي غنم قال لي تمام غندان قال لك قمال قال لي የአያት ሙሳ አያት ናቸው በዑዳ አለ تمام ان الله لا يستحي ان يضرب مثلا ما بعوضه فما فوقها عنكبوت አለ وان لبيت العنكبوت بيت العنكبوت انه لاوهن البيوت لبيت العنكبوت ይላል ጥንቸልና ደጃጅ የለም اوكي እሺ የመጨረሻው ጥያቄ ቁጥር 4 3 12 1 9 30 19 10 በቁርአን የሌለው ከዚህ 4 3 12 1 9 30 19 10 በቁርአን የሌለው የቱ ቁጥር ነው? ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ አንድ የሌለው በቁርአን ውስጥ አላሁ አለም የሌለው በቁርአን ውስጥ 10 እና 30 ነው። ምክንያቱም አራቱ ቁርአን እንጂል ተውራት ነው። ሶስቱ አንዱ ደግሞ አላህ አንድ ነው። ዘጠኙ ደግሞ የነብዩላ ሙሳን ሙአጅዛ ሌላው አላሁ አለም ኡስታዝ ነው። ራባዓተል አዳውያ ተሳስተ የማታውቅ ዛሬ ከበድ ተሳሰተች። አላህም አንድ መሆኑን እናቃለን። ግን በቁርአን ያልተጠቀሰ አንድማ ተጠቅሷል فمن لم يستطع فواحدة واحدة يعني فانكحوا ما طاب لكم مثنى وثلاث ورباع فمن لم يستطع كم واحدة اوكي ليلى سي جاوتو أربعة اشهر و10 النزي عده ينتن عدانا تشو النزي الشيء 9 وكان في المدينه 9 رهط 9 نبروا ينتنوا الشيء ام سيام ادل استاذ ام سيام السلام عليكم ورحمه الله وبركاته انتي يا موكر ما شاء الله كلهم قالوا 19 ياو يا ملائكه يا خالد بن وليد انتم السنة لا يتتكسل 30 شهرا يميلو تتكسل بسيت ليش فارغزتشو بمارغزانا بانتنا لا يالو 9 نورسو يالتنو قرن في كتاب الله 14 في الحرم النزيناتشو الله أعلم قديه ليلوشو رابعا مملسشونا በጣም ቆንጆ ያኒ ሁሉም አሉ ያልተከሰችው ሙሲያም 10 ነው ቲልካ 10 ካሚላ ኢላል በስበንትኑ ቲልካ 10 ካሚላ እሺ እነዚህ ነበሩ እንግዲህ ጥያቄዎቻችን አሁን ወደ ትምርታችን እንሂድ ዛሬ ማን ነው ይቀራልን እንግዲህ አኺፍላህ ነው ኢብኑ ጀማል ነው ማን ነው ያለው? ከ61 ጀምሮ እስከ 70 የሚቀራልን ከ61 እስከ 70 አያ ሱረት አልማኢዳ 61 እስከ 70 አቡ ኻሊድ ማሻአላህ አቡ ኻሊድ ማሻአላህ ማሻአላህ ማክፍሪ አቡ ኻሊድ وقد خلوا بالكفر وهم قد خرجوا به والله اعلم بما كانوا يكتمون ايه رقم 60 انجمرالن ابو خالد ما شاء الله الشيف ما يكفر يا ابو خالد ما يكفر جزاكم الله خيرا يا شيخنا بارك الله فيكم اعوذ بالله من الشيطان الرجيم وَإِذَا جَاءُوكُمْ قَالُوا آمَنَّا وَقَدْ دَخَلُوا بِالْكُفْرِ وَهُمْ قَدْ خَرَجُوا بِهِ وَاللَّهُ أَعْلَمُ بِمَا كَانُوا يَكْتُمُونَ وَتَرَى كَثِيرًا مِنْهُمْ يُسَارِعُونَ فِي الْإِثْمِ وَالْعُدْوَانِ وَأَكْلِهِمُ السُّحْتَ لبئس ما كانوا يعملون لولا ينهاهم الربانيون والأحبار عن قولهم الإثم وأكلهم السحت لبئس ما كانوا يصنعون وقالت اليهود يغلولة غلت أيديهم ولعنوا وَلُعِنُوا بِمَا قَالُوا بَلْ يَدَاهُ مَبْسُوطَتَانِ يُنْفِقُ كَيْفَ يَشَاءُ وَلَيَزِيدَنَّ ثِمَّارُ رَبِّكَ طُغْيَانًا وَكُفْرًا وَأَلْقَيْنَا بَيْنَهُمُ الْعَدَاوَةَ وَالْبَغْضَاءَ إِلَى يَوْمِ الْقِيَامَةِ كُلَّمَا أَوْقَدُوا نَارًا لِلْحَرْبِ أَطْفَأَهَا اللَّهُ وَيَسْعَوْنَ فِي الْأَرْضِ فَسَادًا وَاللَّهُ لَا يُحِبُّ الْمُفْسِدِينَ ولو أن أهل الكتاب آمنوا واتقوا لكفرنا عنهم سيئاتهم ولأدخلناهم جنات النعيم ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يعملون يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته وليعصمك من الناس إن الله لا يهدي القوم الكافرين قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأس على القوم الكافرين إن الذين آمنوا والصابئون والنصارى من آمن بالله واليوم الآخر وعمل صالحا ولقد أخذنا ميثاق بني إسرائيل وأرسلنا إليهم رسلا كلما جاءهم رسول بما لا تروى أنفسهم فريقا كذيقين يقتلون. الله رب العالمين وبارك الله في لسان أبي خالد. ما شاء الله شيخاتنا أبو خالد من الليلة مسلم نبر. بارك الله فيك وسدد خطاك وزادك علما وقراءة وصوتا جميلا. اللهم ارزق أخي أبي خالد مزمارا كمزمار داود. الله يبارك فيك. أوكي. إذن قرآن سمتنا ولا تفسير نهدنا. يقول سبحانه وتعالى يتكلم عن اليهود وندموش. ስለ ይሁዶች መናገር ብዙ አትጥሉት ለምን መሰላችሁ ዋናው የሚፈልገው አሁን ይሁዶች አይደሉም ይሁዶች እንደ ነገሩ የተከሰተባቸው ይሁዶች ሆኖ ዋናው ትምህርቱ ለኛ ነው ይሄን በደንብ ያዙት ወንድሞች ምክንያቱም እነሱ ያደረጉት ስህተት እኛ እንደናደርገው እንደማይገባን ያስተማረ ነው አላህ Subhanahu Wa Ta'ala ምንድን ነው ያለው ቁርአን ሶስት ነገር ያዘረ ነው ተብለዋል አይደለም አንዱ ቀሰስ ነው አንዱ አቂዳ ነው አንዱ ደግሞ ሸርዕ ነው ብለናል አይደለም ቀሰሱ ምንድን ነው ትርጉሙ ቀሰስ የሰይድና ሙሳ የኢሳ የኑህ የሉጥ የኢብራሂም ቀሰስ ያመጣል አላህ Subhanahu Wa Ta'ala ዋናው መልእክቱ ከዋናዎቹ መልእክቱ አሉ መጀመሪያ ተስቢት ለነብይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላም ብዙ ችግር ብዙ መከራ ብዙ እንትን ያገኙ ስለነበር እና كان يثبت الله سبحانه وتعالى بالقران يثبته الله بالقران لمثال عايزه حتزن كانت የነበሩ በፊት የነበሩ ነብዮች እኮ እንደዚህ እንደዚህ እንደዚህ ገጠመባቸው ነበር እንደዚህ ያሉ እንደዚህ ያደረጉ ሁለተኛ ደግሞ ከነቢያችን ሰለላም የነበሩ ይሁዶች ራሳቸው ብዙ ነገር ያወራል الله سبحانه وتعالى لمثال አሁን ከነቢያችን ሰለላም የነበሩ ይሁዶች ምን አይነት ስራ እንደሚሰሩ የነበሩ ዋናው መልእክቱ ግን ለኛ ያኔ አሁን 1400 አመት ሆነዋል ነቢያችን ከሞቱ ቁርአኑ ከወረደ ማለት ነው እስከ የውል ቂያማ የሚቆይ ነገር ነው እኛ ነው ምን ማርበት ስለዚህ ምን ይላል አላህ ሱብሃነሁ ወተዓላ واذا جاءوك እነዚህ ይሁዶች አሉ قالوا آمنا وقد دخلوا بالكفر وهم قد خرجوا به ይገርማቸዋል ወደ ነቢያችን መጥተው እጃቸውን ይዘው አመና አሽሀዱ አላ ኢላሀ ኢላላህ አሽሀዱ አንከ ረሱላህ ሲሉ ቅንጣት የምትህል ኢማን በልባቸው አልነበረም ይላል ያኒ ጨለማ የሆነው ኩፍር ይዘው ነው የመጡ ለምን መጡ ሊያሸፉ ሊያፌዙ ሊጫወቱ ነው የመጡ ስለዚህ በኩፍራቸው ገቡ እንደገና ሲወጡ ደግሞ ኩፍራቸውን ተሸክሞ ነው የወጡ እንደዚህ ሰዎች አሉ እንዴ አሉ አሁን ልገልጽላችሁ ነኝ ስለዚህ በኩፍራቸው ገፍተው ትንሽ እኮ አንዳንድ ሰዎች አሉ በኢማን ይገቡና ከዛ ኋላ ከፍረው ይወጣሉ ላ እኔ እነዚህ አይነቶች አሁን ልገልጽልህና አንተ ራስን እወቅ ወይም ወንድሞችን አጠገባችን ያሉ ወንድሞች እነማን ናቸው ለማወቅ ይቻላል ኢዘን واذا جاءوك قالوا امننا متو لا اله الا الله محمد رسول الله قالوا እንግዲህ የልባቸው ማን ነው የሚያቆው ነቢያችን ያቆም ወላ አቡ በከር ወላ ዑስማን የሚያቆው የለም الله ግን የልባቸው ነገር ስለሚያቅ ለነቢያችን እየነገራቸው ነው وقد دخلوا بالكفر بكفر እንደገቡ يعني እዚህ ላይ እንትን ይላል وهم قد خرجوا به بكفراቸው ገብቶ بكفراቸው ገቡ ወጡ ራቆታቸው ገቡ ራቆታቸው ወጡ والله اعلم بما كانوا يكتمون من اينت نفاق كفر يزو እንደመጡ በልባቸው ምን እንደተደጎለና ምን እንደያዙ الله ያቃልና ለነቢያችን ነገራል እኔ አን ነገር ይገጠመብኝ ነበር ስለዚህ ወንድሞች አንዱ سبحان الله ይገርማል ጢም አለው በጣም ብዙ ጢም ያለው እኮ ነው እስላም ነው ወንድማችን ነው አንዲት ክርስቲያን ይዞ መጣ ይቺ ልጅ እንግዲህ ሂጃብ አታቀም ክርስቲያን ነች እና በጣም ቆንጆ ነች እኔ እንጃ ወደዋት ነው ወይስ ምንድነው ይገርማል ግን በኋላ ሲሰማ ጓደኛ ሆኖ ምናምን ሰማሁት በኋላ ነው ካንዶር በኋላ ነው የሰማሁት እና ዲኑ ራሱ ለሷ ስል ሸጠው ሰውየው ይዟት መጣና አሁን ምን አለኝ ይህች ልጅ ልታሰል ምትፈልጋለች እና ቤተሰቦቿ በሙሉ ለምን አሰለምክ ብሎ በጣም ጠላት ሆነባታል እና ከሁሉም በቃ ሸሽታ ላይ ወጣችሁ በሳውዲ አረቢያ ነው በሪያድ ነው ማለትችሁ ከሁሉም ቤተሰቦቿ ዘመዶቿ ምናምን በቃ ሸሽታ እስልምና ይሻለኛል ብላ ስንት መከራ ስንት ችግር አይታመጣችና አሁን እስላም በአንተ እጅ ልታሰል ምትፈልጋለች አለኝ እኔ በጣም ደስ አለኝና ከዛ በኋላ መጣዋትና ሸሃዳን አቀባበልኳት አሰለመች ከዛ ጥሩ እንት እንዲሆንላት ያኒ ወረቀቷ እንድትቀይር ፓስፖርቷ እስላም እንዲሆን ኢቃማዋ እስልምና እንዲባል ወደ ጃንያ ወሰድኳት ጃንያ ማለት ያኒ ናንስ ሙስሊምስ የሚሰበሰቡበትና ከዛ የሚያሰልሙበት እንት ነው እዛ ወሰድኳትና ሼኾች አሉ እዛ እንደገና ደግሞት ማለት ነው አሽሃዱ አላ ኢላሃ ኢላላህ አነ መሐመድ ረሱላህ በእጃቸውም እስልምናውም እንደገና አሳደሰች ማለት ነው አሁን በቃ በጣም ተደሰቱ አላሁ አክበር ተባለ ምን ተባለ ከዛ በኋላ ሰርቲፊኬትን ሰጥሻለን እስላም ሆንሽን ከዛ ኢቃማሽ ይቀየራል ስምሽ ይቀየራል ብሎ በጣም እንትን በቃ ከፍ ከፍ ከፍ አድርጓት እኔ በጣም ደስ አለኝና ይሄ እኮ ለሷ ክብር ሳይሆን ለኛ ክብር ነው ብዬ ተደሰትኩና አብረን እንሄዳለን አሁን ወደ ቤቷ እንሄዳለን እኔ መኪናዬ እኔ ነው ከዛ እሱ በእንትኑ ሰውየው ያመጣት ማለት ነው በስተቀኝ በዛ ኩርሲ ቁጭ ብሏል እሷ በስተጀርባ ቁጭ ብላለች አሁን የመጣን ምን ይነግረኛል የሷ ችግር የሷ የእስልምና ፍቅር ትግል እንዳደረገች ለእስልምና ስትል ስንት መብቷ እንደጠፋ ስንት ወርቅ እንደጠፋባት ስንት ብዙ ነገረኝ አሁን እንኳን አለ ሁሉ ሰው ስለጠላት ቤተሰቦቿ በመሆኑ በቃ እንትን ስለአባረሯት ወላሂ የምትበላው የምትጠጣው የላትም አሁን ያዘችው ቤትም ገና ቤት ክራይ ስላልተከፈለ ያኒ ያው ባለቤቱ ወጥቶ ብዙ ነው ያዋረዳት ምናምን አለኝ አሁን እኔ ሆዴ ተገላበጠ እንግዲህ በኪሴ የፈለኩና ዘምዘምዘም 1000 ብር አገኘሁ 1000 ሪያል ከዛ በቃ ድብድብ አድርገ እንደዚህ አንድ ሽሪያል እሰጣታለሁ ምክንያቱም ደሞ ስሰጣት በጣም ደስ ያለኝ ወሰጠዋል ያንሃ መጀመሪያ ደሃነች ሁለተኛ አሁን ያሰለመችው የሚገባት ዘካት አይደለም የዘካት ሌላ ጉዳይ ነው አሁን ኪሴ ነበር እንደዚህ 200 በዚህ 300 ሁሉን ጨማመረ እንደዚህ 1000 ሰጠዋትና ለቤቷ ዘረሰላት ከዛ በኋላ ከአንድ ሳምንት በኋላ አንዲት ትደውልና ሼክ ኢብራሂም ምንድነው ያደረከው አለችኝ ምን አደረከው አልኳት ይሄን የገሌ ስሟ ክርስቲያን መጣ እንደዚህ እንደዚህ አዎ ሰለመች አልኳት በጣም ተደሰትኩ ጃሊያውም ተደሰቱ ሼኮቹም ተደሰቱ አልহামዱሊላህ ገንዘብ ሰጣhat አለችኝ ሌላ ይገባታል እንጂ ነው ሽብር ብቻ ነው ሰጣዋት አልኳት والله الله سبحانه وتعالى باجرو يصافلها አለችኝ لكن አለ سوبر كافر አለ ከተባለ ይህች ልጅ ነሽ አለኝ አለች እንዴት አልኳት ይቺ ልጅ ካንተ ሽብር ወሰደች ከነዛ ሰዑዶች ደሞ ከሰዑዶች ደሞ ገንዘብ የምታገኝ መስለዋት ነው ግን አልሰጠዋትም እንደገና እዚ መጣና ሴቶቹ ተሰብስበው በቃ እልልልል ያሉ አሰለመች ያሉ በቃ ወርቅ የምትሰጣት ገንዘብ የምትሰጣት በቃ ብዙ እንትናደረገች አሉ አሁን ብታያት አለ ከሳምንት በኋላ ቡና አፍልታ ከነዛ ጓደኞቿ እስልምናንና ሙስሊሞችን ስትሰድብ የታባታቸው እነዚህ ደሞ እነኮ እስልምናን የወደድኩ መሰላቸው እነኮ ገንዘቡን ፈልጌ እርዳታ ፈልጌ ነው እንጂ ምን አባታው ይሰድባለች አለ ቁት ሱብሃንአላህ ጥም ያመጣትኮ ባለጥም ነው ማን ባለጥም ጓደኛው ነው አለች አላሁ አክበር አልኩት አላሁ አክበር ላ ኢላሀ ኢላላህ اذن وإذ جاءوكم وإذا جاءوكم قالوا آمنا وقد دخلوا بالكفر وهم قد خرجوا به بكفروا غباچ بكفروا وطاش ليجتو اصلا الغباچو ود اسلمنا بقلب بቻ እነዚህም እንደዚህ ናቸው والله اعلم بما كانوا يكتمون እኔ شي ሪያል ሰጠዋት الله ان شاء الله تقبلواها ምክንያቱም እኔ የልቤ ነው የሚያየው الله سبحانه وتعالى لكن يገረመኝ ምንድነው እንደዚህ አይነት ሰዎች እንዳሉ ሁለተኛ ደግሞ ያ ሰውየው والله ጠላሁት ከአይኔ ወደቀ በቃ ባለጢም እንደዚህ በቃ መጣትና ስልምና ግን ምን አሰብኩ ممكن ለሱም አታነላ ሊሆን ይችላል አልኩት ምክንያቱም ከሱ መጣላት ደሳናለኝም እና እንትን ሰጠሁት ያን ምክንያት ፈጠርኩለት እሱንም አታነላ ሊሆን ይችላል ብዬ በቃ ራሴን አዝናናሁና በዚህ አይነት እና ይውላቸው አያው ቁጭ ብለዋል እዚህ ላይ ሱብሃንአላህ አልዓዚም ብዙ አሉ ያኒ ሙሽሪክ ማርክሲዝም ለኒኒዝም የሚከተል የዳርዊን ፍልስፍና በደሙ ውስጥ የገባ ወይም አንድ ካፍር ምን አህል ኪታብ ያኒ ለንደን ድጥቅም ብሎ እዚ ገብቶ በኩፍር ይገባሉ በኩፍር ይወጣሉ ይላል وترى كثيرا منهم يسارعون في الاثم እንደዚህ አይነት ሰዎች እኮ አሉ መጥፎ ነገር መጥፎ ነገር ሲያረጉ ያደርጋሉ አላለም አላህ ስብሐተ መጥፎ ነገር ይሰራሉ የእስልምናን አንጻር የእስልምናን እስልምናን የሚጎዳ ነገር ይሰራሉ አይደለም ያለው ተራ كثيرا منهم يسارعون في الاثم በጣም እየቸኮሉ ማን የታለ መጥፎ ስራ የታለ እስልምናን የሚጎዳ የታለ እስላሞችን የሚጎዳ ያሉ በጣም በቸኮላ እንትን ይሰራሉ አለ في الاثم والعدوان كذاك الطلس واكلهم السحت ጉቦ ይበላሉ የሐራም ገንዘብ መብላት ምንም ወደ ኋላ አይሉም لبئس ما كانوا يعملون اشي ورا تفسير مقبل هؤلاء اليهود دخلوا الاسلام وهم على كفرهم هذا انجلي اهون ما نبوا يمفسروچو قالات ነው ማነብላቸው ያለው መጀመሪያ እኔ ነው የደሞ يمفسروچ ነው هؤلاء اليهود ይላሉ دخلوا الاسلام وهم على كفرهم 100% ثم سخروا به وخرجوا على كفرهم نا اشوفو افيزو تچاوتو منامن قلدو ወይም ደግሞ ምስጢር ይዞ ወደ ይሁዶቹ ወደ ጓደኞቻቸው ምስጢር ይዞ ሄድና እንደዚህ ነው መሐመድ እንደዚህ ነው መሐመድ ይላሉ طيب طيب كذا كتلو يقول ومن الناس اهون እንግዲህ ልንገለጽላችሁ ወንድሞች በኩፍር ገብተው በኩፍራቸው የሚወጡ አሁን አላህ ገልጾልናል ሌላ አይነት ሰዎች ደሞ አሉ ومن الناس يدخلون الاسلام وهم مؤمنون مسلمون فاذا حصل لمزاجهم وهواهم شيء خرجوا عندنوچو دومو باونت لا اله الا الله محمد رسول الله بلو امنو يغبالو لكا مستو وند تولد نبرنا اسلمنا كغبا بهالا سيتوچ بتچا تولدالچ اربا كاسلمنا كغباو سيتوچ بتچا نو بلو باسلمنا امارو اندغنا يوطال ويم دومو بزنس مان مان نبرنا ስልምናን ከያዘ በኋላ ትጃራውና እንትኑ ቀዘቀዘ ስራ አጣ እብትላኩ ነው ያላህ ፈተና ነው ነቀጭ ያረጉና በዛ ካለፈ ጥሩ እስላም ነው ወደ ኋላም ሸሽ ከሆነ ደሞ እስልምና አስሩ ሰንኩፍት ነው ስለዚህ አሉ منهم ايش مسلمون مؤمنون هنا يغبون يعني سميታቸው የማያረካ ነገር ካገኙ በእስልምና ተዘህዘሁ على طول ወደ ኋላ ይሆናሉ قال سبحانه وتعالى ومنهم من يلمزك في الصدقات فان اعطوا منها رضوا وان لم يعطوا منها اذا هم يسخطون الذين نبر النبي صلى الله عليه وسلم غنزب سيستطواچو كذا كزكاه كصدقه دس يلالو ما شاء الله محمد كو شر نو محمد كو رهره نو منامن يلالو كال تسطو بن نبياچنن يسدبو جرباچو لسلمنا يسطو يوطو نبر سبحان الله العظيم الذين دومو عند عينت بدوناچو طيب انقدي ومنهم ليلى دمو نغراچ ومنهم من يدخل كافرا ويظل حتى يموت على كفر باطل ليه بتقام يسازنال بتقام يسازنال ليه انذا بكفراتشو ود اسلمنا جبتو يوطو اشوفو منامن بزي سميتاچو اركتو وطو ليه كن ود اسلمنا يغبانا بكفر كونو يغباو እንደዚህ እች ልጅ አሁን የጠቀስኩላችሁ ልጅ በኩፍሩ ይገቡና 20 አመት በእስልምና ውስጥ ገብቶ ኩፍሩን በልቡ አርጎ በላዩ ደግሞ لانه عاش في الاسلام 20 سنه مثلا ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ይሰግዳል ከሰሃባዎችም ይሰግዳል ጂሃድ في سبيل الله ሲባል ሰይፉን ይዞ ይወጣል ከዛ ቆስሎ ወይ ማቁስሎ ይመጣል ሰላቱም ይሰግዳል ዘካቱም ይሰጣል ሰላተ ለሊም ይሰግዳል ወኩል አመለል እስላም ላኪን ካፍር ነው በልቡ كافر منافق نو لبزي عينت هاي عمت تكمطو لكن يموت على ذلك ويخلد في النار بالطام يسازنو يهنو مغناتهم يعني سبحان الله كفروا كسلمنا وقتو بزنانا كثروا نبر زنا بيادرق يفلقوا النقر بيادرق كفر بيادرق بعد الدنيا مكان يعني تمتعوا على الملالين يسويوا راسهم كامكو دبكو يسجد يسعوم جهاد يهد من يهد لكا سوياك على الكافر مهونون من دنوي بس هو نتمجحوا تادي لم ديون دموش ينو بمسلاتشو على نزيه ألو منجي ألو والله النزيه تمرانا ليمينو سويش የተማርክ ሃዋይ አይላንድ ከየት ነው ያኒ ኦክስፎርድ ዩኒቨርሲቲ የት ነው የምትኖረው ካናዳ ምን አለ ማስተርስ ዲግሪ ምን አለ ባካሎሬስ ዲግሪ ምን አለ ዶክትሬት ዲግሪ ከዛ በኋላ ካንተ ጋር እስላም ይሆናል በውስጥ ግን ጨርሶ እስልምናን እንትን አያምኑ ጠይ ምን አለበት ይውጣ ከእስልምና ወጥቶ ይዝናና ከነዛ እንጂ ለምን ራሱ ይጨምቃል ሱብሃንአላህ ይገርማችኋል ደሞ የዚህ አለ طيب ومنهم من يدخل الاسلام على شك ويظل على شك ينزل عليه اللعنه ليل نهار يدمو يتطرطري تيتو يجنى يميلوت اهون اونت نو الله اهو نبي عليه الصلاه والسلام من يلالو ان في الجنه لخيمه بجنك عندت خيمه عند فوق يعني بلؤلؤنا بورق يتسرى عند تلك بيت الله 60 ميل ود فوق ود لاي 60 ميل ود غون ما شاء الله እዚህ ውስጥ ደግሞ ሚስቶች አሉ ህረት ልአን በቃ እዛ ሁለት ይሆን ይችላል ወይ ይጣራጣራ ሁሉ ጊዜ ራሱ ያስቸገረ ሱብሃንአላህ አልዓዚም مرض ቆኖ ወንድሞች አልহামዱሊላህ በሉ ወላህ ወላህ ለትና አቀን ግንባራችሁ ወደ መሬት አውድቃችሁ اللهم ثبتني ثبت قلبك يا لك ወጥም ይቀይራል ለምሳሌ ነብይ አመል ከዛብ 40 ሺህ ሰዎች ይዞ እርተድ ከስልምና ወጣ خلاص طيب እሺ ሙስሊም አልከዛብ በሙሉ እንትነበሩ ያኒ ሙሽሪኮች ናቸው ላኪን እንደዚህ መሳሰሉ ደሞ ነበሩ ያኒ ይገቡና ካን ይስተምተብ በእስላም ዲት መስረ ብርሃን በልቡ ገብቶ ላኪን ሸይጣን ሲጫወትበት ሽሉክ ነው ደሞ ከስልምና ይወጣል وهذا شر مكان يدومو بطعم مطفو انتنو ومنهم على شفا حفرة لنوشو دومو بجهنب دجاف يعنو سوش ناتشو دخل مؤمنا مسلما لكن مصاب بأمراض حب الرئاسة تعصب القبيلة نعم يعني مثلا يقدم حبة للقبيلة يعني بسلمنا واستجبا بايمان نو يجبا لكن يسلمنا نمريا يتكتله يبنط اكبر يمسطاو بن يقبيلانت يزر يغوسا يمن يعني جروب نجر يبلط ازنبال يالو بقبيلاو بغوساو بماننتو ببيتسبو بمتن بزي انتن ينوروال ان اسلمناو እየተደለዘ ምናምን እየስስ ይሆነ ይሄዳል ምስኪን ሳይታወቀው هو يكون بين المسلم بين الكافر እንደዚህ ይሆናል ሰምታችኋል ወንድሞች አሁን ያልኳችሁ هم على شفا حفرة በጠረፍ ነው ያሉ በቃ እንደዚህ አድርገ ትንሽ ቆ ግፍት ስታረገው ይወድቃል በዛ دخل مؤمنا مسلما ሲገባ ቁጥሩ ሙስሊም ነው ያለው لكن مصاب بأمراض አንዳንድ በሽታ ተጠቅቷል ምንድነው عند حب الرئاسة رئيس لمهون دينون شيطان بقى سو بقى مري لمهون يفلقال ويم يقبيلا مري من دزي تعصب بالقبيله يقبيل النت فكر بتام الله قبيلاون نجر يعني كسلمنا بسلمنا رغه نترمو بتفلق قبيلاون بتام يقطال ارى النبياتكم كل زي نه يالو انت دوما يقبيله تبني الله بتلو ممكن والله سلمنا تتهدال تمام يسعى للرئاسه اكثر مما يسعى للاسلام يقول سبحانه وتعالى ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابتهم فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ዋናው ምሳሌ በዚህ ላይ የሚተከሰው ጀበላ ነው። አንድ ከነግራችሁ ነበር ጀበላ ንጉስ ነው እና በዚህ በየመን እንትን የነበረው ትልቅ ንጉስ ነው። ብዙ ሰው ያከብረዋል። ነስራኒ ነው፣ ክርስቲያን ነበር። ከዛ በኋላ በሰይድና ዑመር ጊዜ መጣና አሰለመ። ማሻአላህ ንጉስ ነው። ካባ ለብሶ ያለ ነው የሚሄደው። አሁን እንግዲህ በእስልምና ውስጥ ገብቶ ንጉስ ለመሆን ይፈልጋል። ያ ንጉስ ባይሆንም የንጉስ ባህሪያት ሊያሳይ ይፈልጋል። ለኪ እስልምና እንደዚህ የለም። እና አንድ ቀን ጠዋፊ ያደረገ አንዱ በጣም ደሃ ሰው እኮ ነው፣ ወጣት ነው። ሳያውቅ ካባው ትንሽ ረገጠውና ወደቀ። ካባው የለበሰው ካባ አሁን እንዴት አንድ ተራ ዝም ብሎ ዱሬ ወላ ኩሊ የኔን ካባ ይረግጣል ብሎ ጥፍ ይሰጠው። እንግዲህ ማነው የሰጠው? መልክ ጀበላ፣ ጀበላ የሚባለው ንጉስ ጥፍ ይሰጠውና ሰውየው ይህ ድሃው ልጅ ሄደና ወደ ሰይድና ዑመር፣ ሰይድና ዑመር አሚር ሙእሚን ናቸው፣ እንደዚህ እንደዚህ ጥፍ ይሰጠህ አው ጠሩትና አስጠሩት። ሰው ተሰበሰበ። ያ ጀበላ መታኸው? አው መታሁት። እንዴት ዋሕድ ሱቂ አንድ ዝም ብሎ የሱቅ የትኖ የመንገድ ሰው ካባይን ይረግጣል? እንግዲህ በእስልምና እንደዚህ የለ ማለት ነው። እንደ ጥፊ እንደሰጠው ጥፊ ይሰጥህ ነው። እንዲያውም አማመናስ ሰው ዘንድ ስለመጣኸው ሰው ዘንድ ነው የሚመጣሉ። ፈቃለ ጀበላ ያ አሚር አልሙእሚኒን አመሊኩን ማ ሱቂ ያዕኒ ንጉስ ከአንድ ተራ ኩሊ ዝም ብሎ ዱሃ አንድ ቦታ አስቆመህን ፍርድ ልትሰጥ ነው? አሁ እንደዚህ ነው። እኔ እኮ መሊክ ነው አለው። ያ ዑመር አነ መሊክ ጀበላ አውቃለሁ አለ። መሊክ ግን እዛ ነህ፣ በእስልምና መሊክ አይደለህም። በእስልምና የአላህ ባሪያ ነህ። ለእስላሞቹ የወረደው ለአንተም ይወርዳል፣ ለነሱ ጥሩ እና መጥፎ የሆነው ለአንተም ጥሩ እና መጥፎ። አንድ ተራ እስላም ነህ አሉ። በጣም በሸቀ። አሁን ምን አለው ያ ዑመር አሚር አልሙእሚኒን? እሺ እድል ስጠኝ አንድ ሌሊት፣ ነገ በጥቼ እዚህ ልመታ አለው። ሰይድና ዑመር ኸላስ እንግዲህ ነገናና ህጉን እንትን ይሆናል። በሌሊቱ የእሱን አሽከርና የእሱን ተከታዮች ይዘው ወጡ። ኸላስ ሄደ፣ ወደ አገሩ ሄደ። ተነሰር እርተድ። ምክንያቱም ለምንድን ነው ሃይማኖት የቀየረው? አሁን ክብሩ ስለተነካ ወይም የማይዋጥለት ነገር ስላየ። ወሚን ናሲ መን ያዕቡድ ላህ አላ ሐርፍ። በሸርጥ ነው። አንዳንድ ሰዎች አሉ እስልምና ሲገቡ በሰውነታቸው ሸርጥ ያደርጋሉ። ይህን ይህን ይህን ካሟላለን እስልምና ቀጥላለሁ፣ አለበዚያ ግን ተዋለሁ። ፈኢን አሳበሁ ኸይሩን አጥመአነ ቢሂ ወኢን አሳበትሁ ፊትነቱን እንቀለበ አላ ወጅሂ። ምን ከሰረ ሰውየው? ኸሲረ ዱንያ ወልአኺራ። በዱንያ ሰይድና ዑመር አይተወውም፣ ካገኘው አይተወውም፣ እስላሞቹም አይተውትም። ዳነሁ ሙርተድ፣ ሁል ጊዜ እየፈራ እየተሸባቀቀ ነው የሚኖረው። ምክንያቱም ገፋ ቢል በሰይድና ዑመር ጥላ ስር ነው ያለው። የመን ቢሄድም የመን በሰይድና ዑመር ግዛት ስር ነው ያለው። ስለዚህ አሁን ባይሆንም ነገ ይሆናል። ምክንያቱም በሰይድና ዑመር ወንድሞች፣ ሰይድና ዑመር 10 ዓመት ከ6 ወር ነው የገዛ። የት ደረሰ የእሱ እንትኑ ታውቃለህ? የግዛት እስከ ሳውዝ አፍሪካ በዚህ እስከ ሳይቤሪያ ቁጥበ ሽማሊ በዚህ እስከ ህንድ እስከ ቻይና የደረሰው በሰይድና ዑመር ጊዜ ነው እስልምና የተስፋፋው። የት ያመልጣል እንግዲህ ጀበላ። ኢዘን አዱንያም ከሰረ አኼራም ከሰረ ማለት ነው። ጠይብ እነዚህ ሶስት ናቸው። ወሚንሁም መን ደኸለ ሙእሚነን ሙስሊመን ፈዘለ ሀከዛ ሐታ መማትሁ ለም የድኹል ዓለይህ ሸክ ወላ ኒፋቅ ነዓም የርዳ ቢሑክሚላህ ወሑክሙ ረሱሊህ ሰለላሁ ዐለይሂ ወሰለም ወላ ተራሁ ፊ መዓሲ ሃዛ ሁወ ናጂ። ኢዘን ይህ ስድስተኛ ነው። 5 መጥፎ ነገር ጠቀስኩላችሁ፣ ይህ ስድስተኛ ነው። በእስልምና ገብቶ ልክ በዛ እስልምናው ምንም አይነት ነገር ልክበጣ ሳያደርግና ሸክ ሳይገባበት ነቢያችን ሳ ስለም ያሉት የተከተለ በጥሩ ኢማን የሞተ ሀዛ ይሰማ ናጂ። ናጂ ማለት ከሁሉም በላ ዱንያ በላ አኼራ የዳነ ሰው ነው። እንግዲህ አላህ ያጅዓልና ሚንሁ ኢንሻአላህ። አላሁመ ጅዓልና ሚን ሃኡላ። ናም هناك حديث عند حديث اللي ونثي نو مجمري وستانبو بطعم يسفر رحال ونثي ونثي علمات شو يهن حديث سيمتا كنبيات صلى الله عليه وسلم بطعم فرتو نبر مثلاتهم حديثو يسفر رحال ولكن نبياتك صلى الله عليه وسلم عندنا نجر تشمروا لتنا تنش قزقز الى لبه والله من قالوا مسلاچو ين حديث اونتي نو ستايو دي اني انقدي مدني مسراو نو متلو يقول النبي صلى الله عليه وسلم والحديث صحيح يقول الله تعالى يوم القيامه سيهون الله سبحانه وتعالى ادمني يطرار سيدنا ادم يقول يا ادم نعم فيقول لبيك وسعديك والخير في يديك يا رب فيقول اخرج بعث النار يا جهنم سوچ هونو اوطاچو لياچو يلال قال وما بعث النار يا رب مندناچو سنتناچو انماناچو ود جهنم يميغبو سنتناچو انماناچو بلو يتيقال ادم الله من بلو يملسال قال من كل 1999 في النار اوطاچو يعني تزري ادلو او ከአንድ ሺህ 999 ጀሃነም የሚገቡናቸው አውጣቸው ያስፈራም ወንድሞች በጣም እንጂ በጣም والله ተስፋ አስቆርጣል እንጂ በጣም ተስፋ አስቆርጣል ከሺ 999 ለያቸው በዚህ አንድ ብቻ ነው ጀነም የሚገባለ فعنده يشيب الصغير الله اكبر ان ይሄን ነገር ሲሰማ بأرض المحشر ህፃኑ እኮ ነው ገና አሁን የተወለደው ህፃን ጥቁር ጸጉሩ ቀጣ ወደ ሽበት ይቀየራል በድንጋጤ طيب ህፃን አለ ወይዛ نعم شرح هذا الحديث يزين حديث يجلسوا علماء شمنالو አንዳንድ ሴቶች እኮ ልጃቸውን ያጡት እየሰጡ ይሞታሉ يوم القيامة سننسو في قبر ياو طوت يسطنو من نسو عند سو زنا سيادر جيموتي زنا يادر رغنو من نسو يوم القيامة سلزي هسانو چالونجي طوت يمي طوتو سلنسو كتا كونو بكا هن وريس السما قلي الله سبحانه وتعالى هن نقر من ناقرو كسيدنا آدم جمرو اسك يوم القيامة يالو بيلينس ان تريلينس هزب بتسبسب بتكنو يقول فيقول اخرج بنعم يقول وكذا هلا من عليه فعنده يشيب الصغير حصانوش شيب هنا له وتضع كل ذات حمل حملها انجدي ارغزا يموتش ارغزا لو متنساو كقبره سلازي ارغزا ستنسى يهن ور ستسما لجي يوطال لجو بدن قطعت اسوطوالچ وتر الناس سكارى حزبل كند سكره بقى يتولاغد يهدان هم سو لمندنو متطال تطام يهن وري وهن وريين اخبار يهن اواج يهن مستوقي الله سو سكر ما يدرغوان وما هم بسكارى ولكن عذاب الله شديد سبحان الله العظيم قران كله هي نجر انا ترى الناس سكارى وما هم بسكارى ولكن عذاب الله شديد فعندئذ يشيب الصغير وتضع كل ذات حمل حملها رهيب رهيب جدا اتفروا مندوج كشي 999 يا جهنم سوو سيبال بتام دنغطو تنبرككو صحابوچو جثوا على ركبتيهم على طول بقلبتاچو تنبرككو يقول يا رب يا رب يا رب القصب تشهونه قالوا يا رسول الله واينا ذلك الواحد انتيك يا رسول الله كشي 999 جهنم سونو او عنده ما انه انغدي ما انه من اللي هو عنده اني يتالن انغدي باندو فقال النبي صلى الله عليه وسلم ابشروا انغدي او فرجا بتا انغدي ابشروا فان منكم رجل الى النبي صلى الله عليه وسلم ومن ياجوج وماجوج 1000 ياجوج ماجوج تاقالاتشو انغدي بيوم القيامه سيقرب يميوردو ناتشو جوج وماجوج مفسدون في الارض جوج وماجوج كنزال علامات الساعه يقيامه كان ملكتوش كبيبالو تلالقوچو 6 አንድ እሱ ነው ጁጆ ማጁጅ አሁን አላህ Subhanahu Wa Ta'ala ባንድ ቦታ ያደበቃቸው አሉ እነዚህ ፈሳድ ብቻ ነው يعني ዑለማዎች ሲናገሩ ግዝፋቸውና ትልቅነታቸው እንደሰው አይደለም ማሻአላ ቁመታቸው ምናምናቸው በጣም መብላት ብቻ ነው አሉ አንዳንድ ጊዜ አንድ የተወሰኑ ጁጁ ማጁጅ መጡና በአንድ ትልቅ ሱፐርማርኬት ገብተው 3 4 መጡና በአንድ ትልቅ ሱፐርማርኬት ገብተው ሱፐርማርኬቱን በሙሉ ቲክ በሆዳቸው ያስገቡታል خلاص ይበላሉ ሁሉ ሱፐርማርኬቱ በቃ ባዶ ይተውታል ጁጁ ማጁጅ يعني እንግዲህ አላህ Subhanahu Wa Ta'ala በቁርአን በሱረት الكهف ተጠቅሷቸዋል በሌላም ተጠቀሱ ዑለማዎቹም የሚመስላቸው ተፍሲር ሰጡት እና እንደዚህ ነው ጁጁ ማጁጅ አሉ መብላት መግደል መብላት መግደል ሌላ የላቸው እነዚህ ሺ ሲሆኑ በዚህ መሐከል እናንተ አንድ ሰው ነው ከእናንተ አለ አርጁ አንተኩና ከዛ ሁላ ምን አሉ والذي نفسي بيده አሉ ነቢያችን እኒ አርጁ አንተኩኑ ሩብ አህል الجنه يا امه محمد ان شاء الله سيدنا ادم جمرو እስከ መልካማ ያሉ ሰዎች በሙሉ እናንተ ነ ተከታዮችኮ የጀና አንድ ሩብ ትይዛላችሁ አሉ። የቡሽራ ነው አላጡል ቡሽራ ወደ ጀና ሺ ሰው ከገቡ እኛ 250 እንሆናለን። ቀጠሉ ነቢያችን ሰለም የተናገሩ ፈከበርና ወከበረ الناس الله اكبر الصحابه فقال النبي صلى الله عليه وسلم እንግዲህ ዝም ብሎ ሰሃባዎችን ለማስደሰት አይደለም የሚናገሩ ወህይ የመጣላቸው ነው። እና ይሄን ነገር ሲሉ አንድ ሩብ ናችሁ ሲሉ ከበሩ الله اكبر لنا فقال للوحي متطلعوا هندمو ارجو ان تكونوا ثلث اهل الجنه انداوم ان انت عند ثلثه الجنه هيزالاتوا فكبرنا فقال ارجو ان تكونوا نصف اهل الجنه سبحان الله ابشروا اهونم كالله متطلعين وري يا جنه غماش ناتشو امه محمد يا اخوه امه محمد ከሌሎቹ ህዝብ ብናያቸው በጣም ብዙ አይደሉም ምክንያቱም ከኛ በፊት 6 ሚሊዮን ያለፈው ስለዚህ የጀና አንድ ግማሽ ኡመት መሐመድ ናቸው አሉ። فكبرنا فقال ليلى ደሞ መጣላችሁ አሁን ነቢያችን ሰለላሁ ዐለይሂ ወሰለም قال ما انتم في الناس الا كشعره السوداء في جلد ثور ابيض ابشروا አሁን ደሞ አንድ በሬ يعني نچ هنا بري كامطاچو عند صغور طقور صغور كالو انانت يا انتناچو قالو ما انتم في الناس الا كشعره السوداء في جلد ثور ابيض يعني نچ هنو انتنو نچ هنو بري عند صغور طقور كالچو من بيرسنت تيزالش يچان صغور انانت بسوراچو قالو او كشعره بيضاء في جلد ثور اسود ويمتقر بريتا بطنا عندت نچ ጸጉር በውስጡ አካለች እናንተ ያች ጸጉር እንትን ጥቁር እናንተ ናችሁ يعني ካለፉትና ከንትን ያሉ ከኩፋሮችና ከሙናፊቆችና ከነሳራ ከይሁድ ከነዚህ በቁጥር ከወሰድናችሁ አንድ ከሺ ናችሁ እናንተ ብዙ አይደላችሁም አብሽሩ ኢንሻአላህ ጀና ለእናንተ ነው እንጂ ለማለት ነው እሚገርማችሁ ሱብሃንአላህ አልዓዚም ይሄን አይነት ቡሽራ ሲመጣ መልስ የላቸውም ሰሃባ ካን ይከብሩን بس اذا ተስፋ አለን ማለት ነው በመጨረሻው ሐዲስ ተነፈስ يعني በጣም እንትን ትላለህ يعني ደስ ይልሃል እንጂ በመጀመሪያው ከሆነማ والله يسوي انقدي ممكن يكفر على مندن اندزي كون ما من لم زنا لا درغم الكفرم يعني قرص بباريس مسا بلندن انبلا مندي من يلال لكن لا الحمد لله اندزي ما سلازي انقدي وندموچ ين حديث كانلي عنده كونو سعودي نو بذا بمسرابت كامباني يسرى نبرنا تاكالاچو بي 3 ور ወደ ባንኮክ ይሄዳል ለዚህ ነው ነው ወደ ባንኮክ ሆዶ መጥፎ ስራ ለመስራት ይዛ ይሄዳል ጥሩ ደሞዝ አለው አላገባ ምንም በፊትም በኋላም ምስበው ምገስጠው ሰው የለም። ሁሉ ተላተ ሽሁር ለሁለት ሳምንት ብሎ ባንኮክ ይሄዳል። እዛ ሄዶ በጣም መጥፎ ስራ ሞሮኮ ይሄዳል፣ ማግሪብ አልዓረቢ ወደ ግብጽ ይሄዳል። ዝን አድርጎ ብቻ ነው የሚመጣው። አሁን አንድ ጊዜ ተሰባስብና እዛ ባክ ጥሩ አይደለም ምናምን ብለን ስንመክረው ስሙ አለ ጀሃነም አለ ጀሃነም እንዲያውም ሰው መግቢያ አይገኛላትም። እንዴት አለው ካፊሮች በዛሉ እኮ አለ። شوفوا China 1000 million ህንድ ከዚህ እንደዚህ በጣም እንትናቸው አውሮፓ በሙሉ አሜሪካ ካናዳ በሙሉ አውስትራሊያ የዓለም ህዝብ እኮ በሙሉ 90% እኮ ካፍር እኮ ነው አለ። جهنم እንኳን አይበቃውም እንዲያውም ከجهنم يعني በቃ ሰው ወልተዋል ተብሎ በቃ ባካቹ ሌላ ቦታ ፈልጉላቸው ያሉ ጀና ሊጥሏቸው ነው እንጂ ምንድነው እናንተ የምትሉኝ አለ። እኛ እስላሞች ጥቂት ነን ኢንሻአላህ ቦታ የለንም በجهنم ይላል። ሰክሮ እኮ ነው እንደዚህ ከዛ በኋላ አረ ተዋታ ፈዘ ምናምን ስለ ይሁት እንዴ ያለ والله በጭንቅላት እኮ ነው እነሱ ነው የሚናገሩ። ይሁት በጣም ምን መለከታለ ቻይና ስንት ነው 100 ሚሊዮን ህንድ ስንት ነው 800 ሚሊዮን በዛ ጊዜ እንግዲህ طيب اوروبا سنت ناتشو امريكا سنت ناتشو كندا اوستراليا سنت ناتشو استاف است يعني بمولو النزي هندوس منامن يبزالو يلال غير جهل جهل نو كل غزي اندزي ياله الحمد لله يعني كذا تلين كامبانيو لاي تلاين بسرا معناته نو اهونم بيهون اندزي نو ان شاء الله. طيب يقول بعدها سبحانه وتعالى واكلهم السحت الذي هو الحرام النزي በኩፍር ገብተው በኩፍር የሚወጡ በዲን የሚጫወቱ ሰዎች ጉቦ ገንዘብ ምናምን ወሰድ ደሞ ወደኋላ አይሉም። فلم يكتفي بمجرد الاخبار انهم يفعلون ذلك حتى اخبر انهم يسارعون فيه وهذا يدل على خبثهم وشرهم وان انفسهم مجبوله على حب المعاصي والظلم. طيب يقول سبحانه وتعالى بعدها كنس يالو علماءچو እነዛ ጳጳሶቹ እነዛ ቄሶቹ ብላም እንደዚህ የይሁዶች አስተማሪዎች አኒ አይመክሯቸውም እንዴ? لولا ينهاهم الربانيون والاحبار عن قولهم الاثم واكلهم السحت اي هل لا ينهاهم العلماء الذين من الله عليهم بالعلم والحكمة عن المعاصي التي تصدر منهم لبئس ما كانوا يصنعون. من اينت مدفو سرانو ከዛ ከነሱ ስራ ይባሰ ደሞ ለእነዛ አስተማሪዎችና መምህሮችና ሼኾች ናቸው ለምን አይመክሯቸው? በቃ ዝም ብሎ በቃ ተጨማለቁ እንደዚህ ኢላ አላህ ሱብሃነ ወተዓላ። ثم قال بعدها وقالت اليهود يد الله مغلوله لعنه الله عليهم الله سبحانه وتعالى يجوكو تمرمر ያለ የታሰረ በጣም ስስታም ነው አሉት። አላህን ይሰግዳሉ። وقالت اليهود يد الله مغلولة من على الله سبحانه وتعالى غلت أيديهم ولعنوا بل قالوا بل نعم بما قالوا بل يداه مبسوطتان ينفق كيف يشاء يلنا علماء الشزيه لا يمنعوا تملكتوا كنقاوا النموج. أولا في مسألة العقيدة بعقيدة نقر كمتة أهل السنة والجماعة جماعة والصوفية والشيعة والأحباش اختلفنا في شيعة صوفية أحباش باند بوكن أند بودن ستواتشو أهل السنة والجماعة أند بودن سنتونو غلط بودن الزي لا يتلك انتن بيونتي اللو بالله صفاتنا بالله سموش بتقام يتلايوناتشو انديت نحن أهل السنة والجماعة جعلنا الله منهم. ماذا نقول؟ نقول كما قال الله سبحانه وتعالى الله هو التأجال له فهنا هنا يسمى صوفيا انت تستوصي والدمج كان دامت بفيت سيدي اوتوت سيدي تستوصي لاتشو يعني الوهابية من امن يمبالو مجمرة بكفر بكرمية متكسو بكفر بألم بلو يا اوتوت شيخ ابراهيم سراجنا ابو حيدر شيخ عبد العزيز بن باز شيخ ابن تيمية الإمام ابن تيمية شيخ الإسلام ابن القيم شيخ عبد العزيز شيخ صالح ابن عثيمين الناشخ عبد من نسمه شيخ ناصر ناصر الدين الألباني ترى لقوتش توحيد جندج يكفر جندج نوالت تساو سالاتش وندمج نانتن إلا كاتشو لنجاوم يوتيوب سكاون رسي يساكون والله من إلا لنو النزي شيخ إبراهيم سراج نعم شيخ عيلو إبراهيم سراج نميلو أبو حيدر نمو أبو حيدر أرومنيا تناغاري نعم أرنيا تناغاري إلا لنو بتام يقوى ششنو من ناقرو ياو أندنو نعم من إلا النزي كوالي سبحان الله يقرمنيا النزي وحبيوش بإثيوبيا أسرازت أين لو متو أسرازت أين مسجد أفرسوالي لان إنيا كوني أفرسنو وندموش وكون بدنب إنيا متو أسرازت أين مسجدوش أفرسنو ناتاتاكم هنا غير ولا نزي لان المسو إنا نزي لان إنا شوفوا ودلي لان دان حين إن شاء الله جزاهم الله سبحانه وتعالى جزاتشو ويستاتشو بلا نزوم من لو أهم من أهلو أهل السنة والجماعة الصوفية والشيعية منا من أحباش ولج أمره أمامره مجمّر علي النثاتشو من دنو يا الله سموش النابهريات إن يمن لالن الله ولت إجاله كذا أهل السنة يقولون الجماعة قالوا إن لله يدان لكن ليس كأيدينا بأي حال من الأحوال عند إجاش لا دلم لكن الله ولت إجالن إيالي إن بيثني عند إجنه يالي إجاله من الوالن بلوان نزي هون إيانا ببنوان لمن دي وندبوش بل يداه مبسوطتان إلى الله سبحانه وتعالى طيب أهل السنة والجماعة قالوا إن لله يدان لكن ليس كأيدينا بأي حال من الأحوال بل نعتقد أن له يدان لقوله سبحانه وتعالى بل يداه يداه ولت مالتنا يداه مبسوطتان كما قال سبحانه وتعالى في سورة المسد تبت يدا ولت يد مالتنا تبت يدا أبي لهب يعني ولت الجون قرطوا على الله سبحانه وتعالى لا أبي لهب إذن ولت جلو الله سبحانه وتعالى لكن من كإجاتشن قام وردر يلبنم جاشن ما يمسلم من أين الزنا قنية اللو كذا قطروا من على الله سبحانه وتعالى ولو أن أهل الكتاب آمنوا واتقوا لكفرنا عنهم سيئاتهم ولأدخلناهم جنات النعيم سبحان الله العظيم إن زي أهل الكتاب كو إنجيل توراتنا قرآن يزو كتبوا بهدوك يعني الله سبحانه وتعالى يفلقون وانجل بنوراتشو يغفر لاتشوال جنة يسقباتشو نبار قن أفن قطوال من نار قم بيانو اشي بدن بقلت اونا كذا بسلسة سنسانيو آيا بدن بقلت اونا من علي ولو أنهم أقاموا التوراة والإنجيل وما أنزل إليهم توراة والإنجيل والقرآن معرفنا وما أنزل إليهم قرآن وما أنزل إليهم من ربهم تبركتوا لأكلوا من فوقهم ومن تحت أرجلهم زلا يكون جيثنو الله سبحانه وتعالى من الله توراتنا تورات مالت ليهودوش إنجيل لكريستيانوش قرآن لأمة محمد إن الزيس بسوستم أمنو إن بقرآن تكتلوا بهودو نورو إن يكوي لأل الله سبحانه وتعالى يعني أجا حبت من اللي بلا شبك أمي بلا أمي تتا أمي فرش يفلقات شو النقر لأكلوا من فوقهم ومن تحت أرجلهم زينا يمني مسلال بقرات شو سرنا براسات شو فوق يبلو نبر ده زي مبلات يلم ومتبلا بأفنه من مالتنا والو علماء شي النقر يعني لآتاهم رزقهم من كل مكان تمام كهل نجر مجب بمجب يمسك اي سو اي نروم نرو اي لنور اي تشلم بات اقا بحبت يمسك اي سو لنور اي تشلم نبار هذا معناها مبالغة تنوارو انيه الشبت لين والله العظيم بهل نه كونو مردا بسيت كفلك برزق كفر لك بجنزك كفر لك بورك كفر لك بوانبر كفر لك በሁሉ በሁሉ በቃ ቀኝ ግራ ፎግ ተህት በቃ ምን ተርገህ ነበር በርዝቅ ምናምን እንደዚህ ማለት ነው لأكلوا من فوقهم ومن تحت أرجلهم يعني لأتاهم رزقهم من كل مكان نعم المطر من فوق سبع سماوات من السماء والنبات من تحت الأرض كانت تكون الأرض مثل الجنتين في اليمن تقلت سورة سبع سنستمر يعني تستوصلت في سورة سبع من دون مثل آيو استوصلت آيو وسبع استي تشافو تشافو ان نغرنيال يعني بزي افي كون يالو سبع سبع تبراچو انكو و و والله قلاتي بنتن هوني ما نستوسنيال مجمرياو لحظه لحظه سوره سبع سوره سبع يا شيطان شيطان والله العظيم التوهم شيطان السكون يدبكال كوي كوي ما استوسى لهم ما استوسى والله العظيم ما اتركوا سورة سبع كونوا سبع او تزالين هون يقول سبحانه وتعالى لقد كان لسبأ في مسكنهم آية جنتان عن يمين وشمال كلوا من رزق ربكم واشكروا له بلدة طيبة ورب غفور فأعرضوا فأرسلنا عليهم سيل العرم وبدلناهم بجنتيهم جنتين ذواتي أكل خمط وأثل وشيء من سدر قليل إذن يقول سبحانه وتعالى لقد كان لسبأ في مسكنهم آية جنتين عن يمين وشمال كلوا من رزق ربكم تسوسلتشين بدم بارقة تنس فسر أن كيامن جمرو اسك سوريا በቀኝ በግራ ጃርዲንና ጋርደን ፍራፍሬ ምናምን ያደረገላቸው ህዝብ እንደዚህ ያደርግላቸው ነበር ይላል አላህ ስብሐት አላ ለአታሁም ሪዝቁ ምን ኩል መካን አልመጠር ምን ሰማ ወነባት ምን አልአርድ ካነት ተኩኑ አልአርድ ምثل الجنتين في اليمن ومثل سبحان الله العظيم እነዚህ ቢያምኑ ኖሮ እንግዲህ ወንድሞች ለይሁዶች ብቻ አይደለም ለክርስቲያኖች ብቻ አይደለም እኛ ራሳችን እኛ ራሳችን والله ጠባይ الناس ለስርዓት ቢኖረን ኖሮ الله سبحانه وتعالى ነበርኩ ነበር እስቲ የሚያስተውሱን ነገር ከኔ ጋር ፈልጋለሁ አሁን ላስቃችሁ ላጫውታችሁ ነኝ ላስቃችሁ ሳይሆን ቁም ነገር ልናገር እስቲ الله سبحانه وتعالى ምን ይላል ተመልከቱ እንግዲህ ከአያው በአያው ነው ምን ሄደው እንትኑ ولو ان اهل الكتاب نعم ولو انهم اقاموا التوراة والانجيل وما انزل اليهم من ربهم لاكلوا من فوقهم ومن تحت ارجلهم يا رزق قداي نو مينغرو الله سبحانه وتعالى الله ان شبتلو انجتلو نبر ينال اني هون لاستوساچن ود حالا لملساچو ني كل غزي متقسو نغر نو يي نغر بحيره سلاسه غزي بحيره سلاسه غزي تنشم بدرغ غزي تنش جمرو نبر كل غزي ما چاوتاچنو አይሰለቻችሁ ኢንሻአላህ እንዴው እኔ ለዘል ዓለም ልጠቅሰው ነኝ የነበረው ህይወት የደረሳችሁት በትኑ በሐስላሰ ጊዜ አው አው ወነት ነው ለምትሉት ምን ነበር ወንድሞች ሻይ በ3 ሳንቲም ገዝተን ያኔ ስኳር ስኳር በ3 ሳንቲም ገዝተን ሻይ ደሞ ቀጠል ሻይ ደሞ በ2 ሳንቲም በ5 ሳንቲም والله والله በ5 ሳንቲም እንዴት የመሰለ በራድ ሻይ ያድርገን ቤተሰብ ሁሉ ይጠጣ ነበር طيب አንዲት ፍየል በ3 ብር ንገዛትና ስጋዋን በሙሉን ክታርገን ቆዳዋ በ3 ብር ይሸጥ ነበር ፍየል እኮ በ3 ብር ተገዝታ ቆዳዋ በ3 ብር ይሸጣል ምን አይነት ነበር መሰላችሁ والله والله اقول لكم طيف ب20 ብር ይሸጥ ነበር አሁን ስንት አለ طيب በአዲስ አበባ ወንድሞች طيف ب20 ብር ዲቲ መሰለ እኮ ነው ነጭ ጤፍ 25 ምናምን ይدرس ነበር አሁን 1000 ብር ለሐውለ ወላ ቁወተ ኢላ ቢላ طيب እነ ልንገራችሁ ምንም አጋኑነ ሳላደርግ ኤግዛጀሬ ሳላደርግ ልንገራችሁ ሆቴል والله ሆቴል በአንድ ብር የተኛሁበት ሆቴል አለ ባስመራ ከተማ አንድ ብር ለአንድ ሆቴል ለብቻህን አንድ ክፍል አንድ አልጋ በአንድ ብር ነበር እንዲያውም አስመራ የምታውቁት ሰዎች ካላችሁ እንግዲህ ትግርኛ ተናጋሪዎች ላስቃችሁ ነኝ አሁን ጆራችሁን ስጡኝ ኢንሻአላህ አስመራ ከተማ ኮምብሽታቶም ይባል አለ ትልቁ ቀድማ ስላሴ ወደና ይባላል። በዛ ተገብ አክሱም ሆቴል የሚባል ነበር። አክሱም ሆቴል 5 ስታር የሚባለው በዛ ጊዜ ሚኒስትሮችና ኤምባሲዎች ምናምን ሀብታሞች የሚገቡበት ነው። والله والله እና ስንት ነበር መሰላችሁ? በጣም ተወደደ ተብሎ እኮ ነው 5 ብር ነበር። 5 ብር ሆቴል ሚያላ ሆቴል የሚባል ነበር። እንደዚህ እንትሩ طيب አንድ ቀን እኔ ሐረር ሄጄ ነበር። ሐረር ከተማ እዛ ሄጄ አንድ ቀን ነው ሁለት ቀን እንደዚህ ነው የቆየሁት። ምግብ ቤት ገባሁና ከዛ በኋላ ያኒ ቀይ ወጥ ምናምን እንደዚህ ስለው ምን አገኘው ታቃላችሁ? እንጀራው እኮ ነው። እንጀራው በጣውላው እንደተደረደረ ነው እንደዚህ። አሁን ቀይ ወጥ ብትለው ምግብ ቤት ገብተህ አሁን አንድ እንጀራና ወጥ ነው የሚሰጠህ። ረባክ እኮ ያነሰሽ እኮ እቺ በኩርምቴ እኮ ጠፋሽ ብትለው ያኒ የተንከባረረ እንደዚህ አንድ እንጀራ ቢጨምርህ ነው። والله والله اقول لكم ምግብ ቤት ገብቼ እንጀራው እኮ ነው እንደዚህ ተደርድሮ ደሞ ማሻላ ምናምን ይበዛበት ነው። ዝም ብለህ ስትበላው እኮ 20 እንጀራ ብትበላ ካንድ ግማሽ ሰዓት የለም በሆደ ተደርድሮ። ምንድነው ስብ እንጀራ ነው አቢ? طيب ምንድነው ብትበላው እንደዚህ በቃ ከዛ በኋላ ምን አመጡ መሰላችሁ? ስጋ ነው አጥንት እኮ ይሄን ቅልጥም የሚመስለው አጥንት ስጋ ሞልቶ እኮ ነው። እኔ والله አይረሳኝ ይሄ ነገር። በላሁ ጠጣሁ በላሁ ጠጣሁ። ስንት ከፍ ነው? 2 ብር አንድ ብር ተኩል ነው ተከፍለው። طيب بس بس بس መራ ከተማ በአዲስ አበባ ከተማ ምን ነበር 10 ሳንቲም ነበር። بس በ10 ሳንቲም ከጠረፍ ከጠረፍ ተይም ነበር። طيب ሌላስ ዝናብ ይዘንብና አትክልቱ ይበቅላል ማሻላው ነው ያኒ ምንድነው ስንዴ ነው ጤፍ ነው። እዛ ህፃኖች ሆነን እዛ ውስጥ እንደበቅ ነበር። እንትን እኮ ነው ይሄ በመስከረም ወር የሚወጣው እንትን አለ አይደለም ብጫ የሆነው አትክልት። والله እዛ እንደበቃለን። በተለይ በተለይ እኔ ልንገራችሁ ትግርኛ ተናጋሪዎች ካላችሁ አላችሁ አይደለም ጭንጭራ አበድ የሚባል ነበር። ጭንጭራ አበድ ታውቃላችሁ ትግርኛ ተናጋሪዎች ያውቃሉ። ጭንጭራ አበድ ማለት ባባርኛ ምን እንደሆነ አላውቅም። ምንድነው 3 4 ህፃኖች ሆነን እንደበቃለን። ከዛ በኋላ የታለ ተብሎ የሮጥን ምናምን አገኘው እንባላለን። የምንደበቅበት ነገር አትክልትና ስንዴ ጤፍ ያኒ አለ አይደለም ፍራፍሬ እንደዚህ በዛ እንደበቅ ነበር። ያኒ ምን ልበላችሁ ዝናብ ሲዘንብ ወዲያውኑ እኮ ነው መሬቷ ግሪን ትሆናለች እንደዚህ። እሺ ሌላ 3 ወር ሳያሳርፍ ዝናብ ይዘንብ ነበር። እንዲያውም ልንገራችሁ በትግርኛ ተስፋ ደናግል እንለዋለን። 2 ሳምንት ፀሐይ የማናይበት ነገር ነበር። ዝናብ በቃ ትትትትትላል ቬሪ ሶፍት ሆነውና ደስ የሚል ዝናብ ይዘንባል። 2 ሳምንት አንዳንድ ጊዜ ፀሐይ አናይም። አጂብ والله طيب ደሮ የምንገዛት በአንድ ብር እንዲያውም አይደርስም። እንቁላል በ10 ሳንቲም ነበረች። አይ ሌላስ? والله እኔ አንድ ልንገራችሁ የነበረው ጤና ልንገራችሁ በዛ ጊዜ ከኛ ጋር የነበረው ጤና ትልቁም ትንሹም እኮ ነው። እኔ ኤርትራ እንትን የሚያቀሰው እንበቃጻ የሚባል የእናቴ አገር ነው። እንግዲህ ከዛ ከተወለድኩበት ከተማ እስከዛ ሙኪን 15 ኪሎ ሜትር ይሆናል ወላ 10 ኪሎ ሜትር አላቀም። ላኪን ልክ ምን ልበላችሁ በቃ በእግራችን እኮ ነው የተጫወተን የሰቀን ህፃኖች ሆነን ጧት ሄደን በቃ እዛ እንገባለን። ወላ ድካም የለም ምን የለም። የምንበላውስ ምንድነው? ዳቦ ሻይ ትንሽ ደሞ እንትን ምናምን። አሁን ያለው ሃምበርገር ከቸብ ምናምን እንትኑ ፍራይድ ቺክን ምናምን የለም እዛ ጊዜ። የምንበላው ዳቦ ሻይ ወተት እንደዚህ በቃ። ከዛ በኋላ ትሄዳለህ والله 10 ኪሎ ሜትር በእግር መሄድ እንደ እንትን ይታይ ነበር። ሁሉ ጊዜ የእናቴ አገር ነው እሱ እንሄዳለን ምንም አይሰማንም ነበር። አሁን والله 2 ኪሎ ሜትር በእግር ሄድ ብትለኝ አልሄድም። ወላ ህፃኖቻችን የኛ ልጆች 2 ኪሎ ሜትር በእግር ሄድ ብትለው አይሄድም አሁን። طيب ከዛ ቀጥሎስ ሆቴል በደርግ ጊዜ ያገኘሁት ልንገራችሁ። መጀመሪያ ደርግ ሲገባ እና كزي ودا دسابه هدكنا والله شهاده نو اقول لكم صراحه 3 ستار هوتيل نوالو 5 ستار هوتيل سيون انديت يمسله فاميلي انتو فاميلي الغا لبቻين ياسكوتنا بقى فاسيليتي سالو منالو 16 بر 2 سمنت قيو قيو ازا ب 16 بر لقال አሁን ስንት አለ ሆቴል በአዲስ አበባ? ሆቴል ስንት ነው የሚያለው? 200 300 400 አንዱ ደርሶ መጣው ከ 2010 ደርሼ መጣሁ አለኝ። 450 ነው ያደኩት ይለኛል። አሁን ስንት እንደሆነ አላውቅም። 500 ላ ሐውላ ወላ ቁወተ والله بقى 16 ብር አን 2 ሳምንት ቆየው ቴሌፎን አለ ምን አለ ሁሉ ነገር አለ ምግብ ከፈለክ እዛ አለ طيب አዲስ አበባ የነበራችሁ مسجد انوار فيت لفيت مدينه هوتيل امبالالي يا مدينه مغبت تاكلاتو حناچو عندنا يا اخي اذا جبتشكو والله مغباچو هايتتغبم يعني هوتيلاچو هايتتغبم انديت يمسله سغا بيا عينتو مرق بيا عينتو دفابل عند برتكلو تفلت وطالله طيب ايش من دفرا متبالو كتمه عيني تولدكوبات 50000 ሰው ነበር والله استوصله عند ሰው ነበር የስኳር በሽታ የነበረው عند ሰው እና እሱም ፋርማሲስት ነው እንዴት እንደያዘው አላቀም عند ሰው ከ50 ሺህ عند ሰው የስኳር በሽታ ዳያቤት ይዞ ይኮ ስኳር አለው እስቲ እንላሰው እንልንበር ስኳር በሽታ እንደ በሽታ እንደሰው ነበር ምክንያቱም ጤና ነበር ያኔ የበላው ንፋስ ነበር ምን والله ምን ልግለጽላችሁ طيب እህቶቻችን ከስንት ሺ ነው በኦፕሬሽን ወልዳለች የምትባለው ሰምተን አናውቅም ከወለደችስ والله አብዛኛው ሺ ሞቶ ነበር ምክንያቱም ኦፕሬሽን ማለት ሆድ ተቀዶ ልጅ ሊወጣ ይሄ በጣም ተአምር ነው የነበረው በዛ ጊዜ አልነበረ ሴቶች والله والله በገጠር ይሄዱ በመንገድ ይወልዳሉ አንዷ ኮሌጅ እየተጫወትን በቤት እንደዚህ ያለች ትንሽና እዛ WC እመት መጻደቻ ቦታ እዛ ይሄደች በመሐከል በመንገድ ለጣረችው ልጅዋ እዚህ አሁን ሳውዲ አረቢያ ወዳቸው የተቀዳደደ ነው የሚወልዱት ያሉ ኦፕሬሽን ማለት አሁን በቃ እንትን ሆነዋል ያ اخي እናቴ የኔ እናት 12 ነው የወለደችው አባቴ ሁለት ሚስት ነበረው ሁለተኛው ሚስት ደግሞ 4 16 ነን ሁላችን አንዲት ኦፕሬሽን የሚባል የለም መቼ እንደወለደት አናቀም መቼ እንደምትወልድ አናቀም እሱ ስትጫወት ቆይተን መጣን አዲስ ልጅ መጣ ማማይ መጣ እንላለን እንደዚህ ነበር شوفوا ጤና ምናምን ረህማ ያአላህ እዝነት ነበር طيب እግርባቹ ትግርኛ ተናጋሪዎች ልትስቁ ነው አሁን አሁን ይሄን አሁን የምጠቅስላችሁ በሽታ አሁን ቢኖር በገዚያችን ሊኖር ይችላል ቀጣ እግርህ ከጉልበት ነው የሚቆርጡት እግርህ ከጉልበት ተቆርጦ እንደም ወዲያውኑ very fast ሆኖ እግርህን ቆርጦ ነው እንትን የሚያርጉት መድኃኒት የለው በጀለ ይባላል በጀለ በትግርኛ በጀለ እንለዋለን ማድሪ በማርኛ እንዴት እንደሆነ እና በጀለ ይባል ነበር ምን ነው በጀለ እግርህ ትልትል ያወጣል ይቆስላልና ትሎች ይወጣሉ ከእግርህ very normal ነው ሀብታሙም ደሃው የታመም ነበር ተማሪዎች ሆነን በቃ በጀለ ያዘው 3 ቀን ከትምህርት ቤት አልመጣም ይባላል እዛ ጊዜ ታከዋለ ያስ እንትን ያከሃል ያስተካካል እዚህ ታከውና ይቆስላል እንደዚህ ያብጣል ከዛ በቃ ምግል ምናምን ያወጣል አጥንት ጣቶቹ እኮ ነው በሙሉ ትስሊሉ ነው የሚፈልጉ ቁስል በቃ ሌሊቱን ቀኑን እንደስታከው ነው የምትኖረው ولكن it is very very normal below normal ነው ታቃላችሁ መድኃኒት እናደርግ ምን እናደርግ በቃ ይመጣ ራሱ ያኔ እግርህ በጣም ብትስስሉ ከዛ ሆራ ትድናለ በምን እንደምንድን አናቀም አብዛኞቻችን እንደዚህ ይዘን ነበር እንደውም አንድ ዘፈን አለ ትግርኛ ተናጋሪዎች ኤርትራ ተወላጆች ካሉ ይሄን ዘፈን ላስተውሳችሁ ነኝ ምን ይለ እንደው ይብዱና ይላል يعني مستهده هنا ነች ወይ ተብሎ ይጠይቅና ረ በጀለ እኮ ይዘዋታል በእግሯና በቃ ይያመማት ነው አንተ ሰበይ ተቃድ ሐንደላ ሐንደላ በጀለ ይዘዋት ወዘላይና ይበጀለ አሁን والله اقول لكم بسعودي عربيه ትንሽ እግርህ ከቆሰለ መቁረጥ ነው በቃ በተለይ ስኳር በሽታ ካለው ቁረጥ ነው ሌላ የለም እና ስንት እግራቸው የተቆረጠዋል والله እዛ በጀሌ ምን አለ በሽታዎች ምናምን እንደምንም አይመስልንም والله والله በእንገድ እየሄድን ድንጋይ መጥቶን እግራችን ምን ልበላችሁ በቃ በሁለት ቁረጥ ነው ደም በደም ይሆናል ይከፈታል እንትኑ والله ሽንትን ሸናለን በዛ ይደርቃል ሽንት በቃ ሽንታችን እናፈስለታልና ምን እንደሆነ አላቀም ጨው ምናምን ጨዋማ ስለሆነ ነው ቀጣ በሽንት ምናምን ይደርቅ ነበር ቁስሉ እንደዚህ ነበር ያ ጊዜ ነበረው አላህ እሱ ነው ያለው አሁን ያ ጊዜ ነበረው ፀሐይ እና ንፋስ እሱ ነው ያለው አሁን ማን ነው የተቀየረው እኛ ተቀይረናል አሁን ሹፉ በዛ በከተማ መንደፈራ የሚለው አንድ ዶክተር ብቻ ነበር አስመራ ከተማ በዛ ጊዜ ገፋብል 1 3 4 5 ዶክተሮች ነበሩ አሁን በሳውዲ አረቢያ በታይውት والله والله every 100 meter 100 meter بس 100 meter ብቻ ሄድ አንድ ክሊኒክ አለ ያኔ አፓርትመንት ይዘና ሆስፒታል ክሊኒክ በሪያድ ብቻ ممكن 100 and 100 እንትናል ደካትራ አሉ በ1000 ደካትራ አሉ ዘግዚ ያነበሩ ዶክተር ሄደዋል ወደ ዶክተር ሲባል አንዱ የውም القيامه ነው ምንድነው የአላህ እዝነት ነበር እንትን ነበር ምን والله ኒንጃ ወደ እንትን ወደ መጥፎ ነገር ልወሰዳችሁ የመጥፎ ነገር በዛ ጊዜ ፍቅር የሚባለው ለምሳሌ ያኺ እንደዛሬ ብልግና አልነበረም ተማሪዎችን ያለን ታባን የተማሪዎች ስራ ነው የነገር ሁሉ ጊዜ እኔ ተማሪዎች የሚያደርጉት ነገር ነው እንዲያውም እስከ እንደነውራ እናስበው ነበር ግን አሁን አንዲት ወጣት ካገኘ within 2 hours ይተዋታል አይተዋትም እዛ ጊዜ ወንድና ሴት ተፋቅረዋል ሲባል እኔ እንግዲህ ሐላል ማለት አይደለም ወንድሞች ከባድ ወንጀል ነው حرام ነው ላኪን የነበረው ንገር የነበረው የልብ እንትን ነበር ያኒ ክፋት ብዙ አልነበረም ያኒ አንተ ከአንዲት የምታፈቅራት በደብዳቤ ከተላላክ ይትልቅ ነገር ማለት ነው والله والله ተማሪዎች ሆነን ጨርሰን ዚና ምን እንደሆነ ሰናቆ ወጣ ምን እንዴ አንተ ከሴት ጋር ዚና ምታረግ ይማ የለም በጭንቅላታችን የለም እንዴው ፍቅር ቢባልም ዝም ብለህ አይህዋት አንድ ቀን እንናስቃችሁ አንዲት ልጅ ነበረች በጣም ቆንጆ ነች እና በትምህርት ቤታችን ነው አሁን ሁላችን ወጣቶች ደሞ የስምት መሰላችሁ የ15 አመት የ16 አመት ኮነን ዝም ብለን አናቀም ስለ ሰክስ አናቀም ስለምን አናቀም ላኪን ይህች ልጅ በጣም ቆንጆ ነው ነበርሽ በትምህርት ቤቱ አምስተኛ ክፍል ምንማር ነበር ሁሉ ወጣት እንደዚህ በቃ እንደዚህ ይላል አንድ ቀን አባቷ ምን አለኝ ለኔ እኮ ነው ምን አለኝ አንተ የሐጅ ስራጅ አማን ልጅ ነህ እንዴ ማሻአላ ምናምን አለኝ እኔ ለጓደኞቼ ነገርኳቸው የሐጅ ስራጅ አባን ነው ብሎ እኮ አመጎሰኝ ሲል خلاص አገኘሃት አሉ ሳምንቱን በሙሉ ኢብራሂም ስራጅ የሐጅ ስራጅ ነው ተብሎ አባቷ እንደዚህ አለው خلاص አሁን ልታገኛት ነው ወይ እኔ ደሞ እዛ የለም ክፋት ምናምን አልነበረም በዛ ጊዜ ያገቡ እህቶቻችን ቢክር ድንግል ካልሆነ ድንግሉ አጥፍታ የምትገኝ ሴት አልነበረችም አበደን ድንግል ካልሆነች በጣም ይሰድቧት ነበር አሁን ደግሞ ያኔ በድንግሉ ከተገኘች አሁን ፋራ ይች ደግሞ የት ነበረችው በዛ በገጠር ነው የነበረችው ትባላለች ኢፋዋ ንጽህናዋ ጽድት ያለ ኑሮ ጽድት ያለ ህይወት ይዛ ወደ ባሏ ስትሄድ ያኔ ተገልብጧል እንግዲህ ሚዛኑ አሁን طيب والله يا اخوه يعني لنقراتشو بالنامست يمنورو ينبرو ازا غزي ሁላችሁም ታቃላችሁ በአንድ ግቢ ነው 7 ቤት 8 ቤት እያንዳንዱ بالنامست አንድ ክፍል ይዞ يعني ገላቸው ተጠቡበት እንትኑ የሸወር ነገር አንድ ነው የመጥበክ ነገር አንድ ነው በዚህ አንድ መጥበክና በዚህ አንድ የሸወር ቦታ ሁላቸውም እዛ 7 6 ቤተሰቦች ይታጠባሉ እሱ አይደለም የሚፈልኩት አሁን والله عند سو لمستو كمستو غا ترطاري ميغباو قال نبرن كنغا تملكتو وندوبچ سبات بيت نو سدست بيت نو حجابي مبال يلم سيتچو بمول تكشفو نو نيوتو አይደለም ይህች ከባሏ ይህች ከባሏ ሁሉም ከባሎቻቸው ናቸው አንድ ሰው ሚስቴክ እኔ በኋላ አንድ ነገር ታርጋለች ወይ ጎረቤቴ ሰው ይፈልጋታል የሚለው ጥርጣሬ በልባቸው ገብቶ አያውቅም የለም የለም ይህ ነገር የነሱ የሴቶቹም ንጽህና አለ የወንዶቹም ንጽህና አለ ያ ነብያችን ሳሰለም ያሉት ያኒ من لا يأمن جاره بوائقه ያሉት የጉርብትና ነገር በጣም ከባድ ነው ያሉት በዛ ጊዜ አልነበረም እገሌ ለእገሌ ሚስት እኮ ደፈራት የሚባል ነገር ሰምተን ማናቀም ይህ ነበር እንግዲህ እና መጥፎ ነገር የተባለው ነገር ደረጃው በጣም የደከመ ነበር ጥሩ ጥሩ ነገር የተባለው ደግሞ አላህ እንዴት እንዳደረለው እንንጂ والله እንዴት እንደምናገር በዛ ጊዜ የነበሩ ከኔ ጋር ሊመሰክሩ ይችላሉ ኦኬ ይሄን ካልኩኝ በቃኛል መሰለኝ ዛሬ ወካቱ እንዳላ በዛ ከኔ በኋላ ደሞ ኡስታዞች ስላሉ ግን ሐቂቀተን እኔ በተፍሲሩ ቃል በቃል ፈስረህ መሄዱ ደስ አይለኝም የተከሰቱ ነገሮች ያሉ ነገሮች ምሳሌዎች መስጠት ያኒ መጀመሪያ እየተዝናናን እንስማለን አዱንያ እንዴት ሄድ ነበር አሁንስ እንዴት አለች ለነገስ እንዴት ልትሆን ነው አዱንያ ቁርአኑ ራሱ ሲነግረን እኮ ስለ ይሁዶች አይደለም ለኛም እኮ ነው መልእክትና ምንድነኝና እንደዚህ በጣም ደስ ይላል ስለዚህ ወንድሞችና እህቶች እኔ የሚገርመኝ ነገር ከ20 ከ30 ከ40 አመት አዱንያ ምን እንደትሆን አላቅም ምን ልትሆን ነው ምን ማለቅም በጣም በጣም ተበላሽቷል አሁን سبحان الله يا صوت اباي امن التفا حقيقه دينو مسكزامت اباطوچاچن جگنوچ ينبرو عندو كافر عندو اسند مسلم 10 كافر يمياسقوم سو نبر ازا غزي والله اباطوچاچن ايوتچاچن يعني انديت جگنوچ نبرو اهون تبلاشه نغرو سلازي يهن كالكوي بقانيال زاري ابو انيس يلم مسلني ሌሎቹ ኢንሻአላህ የምትረዱኝ መስለኛል ጨምሩበት የነገር አስውቡት እንግዲህ በእናንተ ቃላት አርጋችሁ አላህ Subhanahu Wa Ta'ala አንዲት ቃል ተናገረ በቁርአን እሷ ነው አሁን የምትሰራ ያለችው ኢንላላህ ላ ይገይሩ ማ ቢቀውም ሐታ ይገይሩ ማ ቢአንፉሲሂም አላህ አይቀየርም በጣም አዛኝ ነበር ጨካን ሆነዋል የሚባል ነገር የለም الله حبتام نبر اهون دها هونوال يلم الله ازاك زيكو قوي نبر هايلنيا نبر اهون دكموال يمبال نغر يلم لكن ان الله لا يغير ما بقوم حتى يغير ما بانفسهم راسه كان كيرك الله يكير بهم لما عرفنا يفلكوت سلازي مايك انجري ابو خالد قال لي انديت تسيلين نبر يم نغر بيچمر بات لولوچوم كالاچو مايك فري لنا انت ان شاء الله والله اعلم ለሁሉም ኡስታዝ አላህ ይጠብቆት አላህ ከወደዳቸው ነዛ ጥቂቶች ከሚላቸው ያድርጉት አሁን ካስተማሩት ውስጥ ከዛ ስምንተኛ ምድብ ላይ ካደረጉት በእስልምና ገብተው በዛው የቀጠሉ በነብዩ ሱና ይኖሩ በነብዩ ሱና ካ አሁን ካስተማሩን ውስጥ ከተጠቀሱት ማለት ነው ስምንተኛው ሰዎች እስልምና ገብተው በዛው የቀጠሉ በነብያችን ሱና የኖሩ በነብዩ ሱና ካቲማቸው ያማረ አላህ ያድርጉት ሌላ ምንም ማለት ኡስታዙና እኔ ከዛሬ ትምርት የተማርኩት ነገር እንዳሉትም እንኛውን ቅሳ ስለሁዶችም ስለክርስቲያኖችም ሲነገረን እኛን እንደሆነ ነው ምክንያቱም ቁርአን ሙሉ ለሙሉ ለኛ መመሪያ ሆኖ የመጣው ከነዛው ውስጥ እንድን አጠናበት ስለሆነ ለምሳሌ ሱረቱል ፋቲሃ ላይ ኢዲነስ ሲራጠ ሙስተቂም ሲራጠ ለዚና ሚለውታቸኛው ሰባተኛው አንቀጽ ላይ የነዛ የሁዶችና የነሳራን መንገድ እንዳና አላህ እነሱ ውስጥ እንዳይከተን ዱአ ምናደርገው ያ ሁሉ መጻፍ ውስጥ ያለው በጠቀሱት መጀመሪያ ላይ እስልምናን ለመጉዳት ተኩለው የሚገባሉ አው ይሄ አሁንም የምናያቸው ናቸው ወይ ደሃ ሆነው ሀብታም ለመሆን ፈልገው ወይንም ደግሞ የተሻለ ነገር ፈልገው ገብተው ግን በዛው ኩፍር ሆኖ ገብተው ኩፍር ሆኖ የሚወጡ አሉ። እንደገና ብዙዎቻችንም ወደ ኢማን ስንመጣ አላህ ሊፈትነን ይችላል። ግን ሲፈትነን ወደ ተውባ ባልገባ አይፈትነኝም ነበር። ድሮ መጥፎ ህይወት እየኖርኩኝ ምን ላይ ነበር ያቆምኩት? ለምሳሌ ከስሜታቸው ጋር የሚሄደውን ብቻ ነው የሚቀበሉት የሚለው ወደ እስልምና የገቡት ሀታ እነሱ ሳይሆኑ እኛም አብረን እስልምና ውስጥ የተፈጠርን ከእስላም ጋር አብረን ያለ ነው። ቁርአን ውስጥ ብዙ ጊዜ ሲቀርብልን ስሜታችንን የሚቀበለውን እንጂ ሌላውን አንቀበልም። ከዚህ ውስጥ ብዙ ጊዜ የሚያነጋግረን ብዙ ጊዜ ከተወሰኑ ሰዎች ጋር የሚያጨቃጭቀን ስለ አራት ማግባት፣ ያጎት ልጅን ማግባት እንደገና ብዙ ብዙ ቁርአን ውስጥ አሉ አብዛኞቻችን ማንስማማበት ከነብስያችን ጋር ማለት ነው። ሌላው ከነብዩ ጋር ብር ለመቀበል ቀርበው ብዙ አይተናል። ምክንያቱም በረሱል ሰለላሁ ዐለይሂ ወሰለም ጊዜ የቁርአን የሚጽፍላቸው ወህይ የሚጽፍላቸው የነበረውን አይተናል። ጽፎ ሲጨርስ ግን ምንድነው ያለው? ይሄ የሙሐመድ ቃል ነው ሰለላሁ ዐለይሂ ወሰለም የረሱል ቃል ግን አይደለም ብሎ የዋሸማለ። ሌላው ደግሞ የሚጠራጠሩት በጀነት ስላሉት፣ አዎ ብዙዎቹም የምንጠራጠራለን። ጀነት ምን ያህል ነው ስፋቷ? እንዴት ነው መጨረሻችን? ጀነት እንገባለን ወይ? ጀነት እንዴት የሚበላው? እንዲህ ብለን ይሄ ደግሞ ኢማን የኢማን ጉዳይ ነው። በዘይብ ያለ ማመናችን ነው። ሌላው በሱናና ሀዲስ ቆይቶ ግን ሰይጣን የሚገባባቸው ይኸው አሁን ያለ ነው። አብዛኞቻችን በኢማን እየኖርን አላህን ተከትለናል፣ ነቢዩን ተከትለናል እያልን ግን የተወሰኑ ሸይጣኖች እየገቡ ከዲን ሊያስወጡን ሊበጠብጡን የሚችሉ ብዙ ነገሮች አሉ። እንደገና ደግሞ ለኢስላም ሃይማኖት ውስጥ እኔንም እግሬንም ከትቻለሁ በኢስላም ውስጥ ነው ያለሁት እያልን ግን በዘር የምንደባደባለን። ለዘራችን ለክብራችን አላህን ፍራ ሲባል እኔ አሊም አይደል ወይ እኔ ሸክ ነኝ እንዴት አላህን ፍራ ትሉኛላችሁ ክብሬን ነካችሁብኝ የሚል ብዙዎቻችን ውስጥ አለን። እንደገና ለግሩፕ ብቻ ብለን አላህን ማንፈራለን። ሌላው በተለይ ሁላችንም የወደቅንበት ኡስታዝ እንዳሉ ለዘር ብሎ ዘሩን የሚያስቀድም ሃይማኖቱ ሲነካ ዝም የሚል ዘሩን ግን የሚያስቀድም ብዙ አለ። ግን መጨረሻ ስምንተኛ ላይ ኡስታዝ የጠቀሱት በጣም ደስ የሚል አላህ ከዛ ሰዎች ያድርገን። ሁላችንንም በኢስላም ገብቶ በዛው የቀጠለ በዛው በነቢዩ ሱና የቀጠለ የምናውቃቸውም አሉ። ለምሳሌ ከክርስቲያኖች ውስጥ ወጥቶ የገቡት አብደላህ ኢብን ሰላም ለጀነት ከተበሰሩት ውስጥ አሉ። እንደገና ደግሞ ማለት ነው ለጀነት ከተበሰሩት ውስጥ አብደላህ ኢብን ሰላም እንደውም ካስታወሳችሁ ኡስታዝ ባለፈው ሲያስተምሩን ስለ ዚና የሰራች ሴት ስለ መሞት ሲነገር እጁን ሸፍኖ ነበረ ያ ሰውዬ ሲናገር። አብደላህ ኢብን ሰላም ግን ከየሁዶች ውስጥ በጣም አዋቂ አሊም የነበረ ስለነበረ ግን በኢስላም ውስጥ ገብቶ አላህ ለጀነት የበሸረው። እንደገና ደግሞ ወደ ኢስላም ከገቡት ውስጥ ሰልማን ኢብን ፋሪስ እንደገና ደግሞ ብዙዎች ሰሃባዎች ከክርስትና ወደ እስልምና ገብተው ጥሩ የሆኑ እንዳሉ ነው። ሌላው በጣም የሚያስፈራው ግን መጨረሻ የነገሩን ኡስታዝ 999 ሰው ጀነት ጀሀነም ይገባል፣ አንድ ሰው ጀነት ይገባል ሲባል ሰሃባዎች ደስ አላቸው የረሱል ኡማ በመሆኑ ያሉት። ሰሃባዎች ሰርተው ለፍተው ታግተው ኢማናቸውን ያውቁታል። ሌላው ቢቀር አንድ የሚተማመኑበት ነገር ነበራቸው። እሱ ምን ነበረ? ለአላህ ብለው እንደሚዋደዱ ያውቁ ነበረ። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰሃባ ነበራቸው። ያ ረሱላላህ ለምን አመመክ ምን ሆንክ ሲሉ ሶስት ቀን ታሞ ያ ረሱላላህ አሁን ከእርሶ ጋር ብሬ ነኝ፣ ነገር ግን ጀነት ውስጥ ላላገኘው ትችላለሁ። እርሶ ደረጃዎት ከፍ ያለ ነው፣ እኔ ከማን ነው እንዲህ ይወደድኩት ሲላቸው አላህ ስብሃነ ወተዓላ የቁርአን አያ ወርዶ አብሽር አላህ ስብሃነ ወተዓላ የቁርአን አያ ወርዶ ረሱል ሰለላሁ ዐለይሂ ወሰለም ምናሉ? አብሽር የቂያማ ቀን ማንኛውም ሰው ከወደደው ሰው ጋር ነው የሚቀሰቀሰው ሲሉ እንድን ያሉት አቡበከርና ዑመር በጣም ተደሰቱ። እነው ሲባሉ በጣም ያስደሰተን ቢኖር ይችኛዋ የቁርአን አንቀጽ አላህ ያወረደው ነው አሉ። ለምን ሲባሉ ለሐቂቃ እንደምንዋደድ እናውቃለን። ልባችን እውነተኛ ፍቅር እንዳለ ስለምናውቅ በዚህ ተማምነናል። አላህ ጀነት ውስጥ እንደዚህ ምቀኛ ግን ዛሬ 999 ውስጥ አንዱ የጀነት የረሱል ኡማ ነው ቢባል በየትኛው ስራችን ነው ይሄ ተስፋውን እንዳንሰንፍ በዚሁ ለነግራችሁ እፈልጋለሁ። ምክንያቱም 999 ጀነትም ከገባ የረሱል ኡማ ከሆነ ጀነት የሚገባው እኛም ቻንስ አለን እንዳትሉ፣ ይሄ በጣም የሚያስፈራ ነው። ሌላው ደግሞ የቂያማ ቀን አስፈሪነቱን ገልጸውልናል። የአረገዘች ሴት ልጅ እስከሚወርድ ድረስ ነው ህፃን ልጅ ጸጉሩ ይሸብታል። እንደገና ደግሞ ማናቸው የሚሰከሩ ይመስልሃል ግን አልሰከሩም። ከቂያማ ቀን አስፈሪነቱ የተነሳ ነው የሚሰከሩ የሚመስለው የሚለው እሱን ተምሬያለሁ። ይሄ ከዚህ የተረዳው ትልቁ የቂያማ ቀን ምን ያህል እንደሚያስፈራ ነው። እኛም ደግሞ ምን አይነት ስራ ይዘን ነው እንትን ምን ነው። ሌላው የአላህ እጅ እጁ ያ የረሱል ኡማ ላደረገ ኡስታዝ ምንም ማይንካውት ይሄንን የቁርአን ተፍሲር እንደዚህ ፍትፍት አድርገው እንደሚያበሉን ያ ረቢ ኡስታዝ ምንም ነገር ከኛ አይነት ጥሎት ከኛ አይለዩት ምንም ነገር አይንካብን። አንዱ ለማ ከሚጠፋ አንድ ከተማ ሙሉ ህዝብ ቢጠፋ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። በተለይ ኡስታዝ በዚህ በዝባለንበት ዘመን ዑለማዎቻችን ለእስር በተዳረጉበት አሊሞቻችን ሀቅን የፈለገው ሁላ ለቅጣት በተጋለጠበት ወቅት ኡስታዝ እኛ ማህይቦችን የተም እንዳይጥሉን አደራ አደራ አደራ ኡስታዝ፣ በተለይ ለኛ ለማህይሞች ዑለማዎች አደራ አደራ ከኛ እንዳጠፉብን እላለሁ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰጠው አደረ ኮሜንት በሰጠው ኮሜንት ነው ሰጠው። እናንተም የሰማችሁ ናችሁ። አላህ ጨምርላት። አላህ ሱብሃነ ወተዓላ ካሰበችው በላይ ዒልም ይስጣት። ከዚህ በላይ ለማለት አይቻልም። ወንድሞች እጃችሁን አንስታችሁ ለመናገር ብዙ ተስፋ ነበረኝ። على كل حال ربعت العدو يكون يهناكم اتقلا يهنالچ ياو يارچو نغر انتو هناكم لمالت يمتفلغوت نغر نو والحمد لله السوا كنا استات كل غزي يندرس ريفايز يادرگچ ماقربو بتام دس يلهنا ان شاء الله غري زاري تلالقاچو من غرفان غرفايت بحد يولو اخيف اللهم يلم ابو اني سمي يلم ሌሎችም የሉም ኢንሻአላህ። ግን እስከሁን ድረስ የተባለው በቂ ነው እላለሁ። እንግዲህ ሌላ ነገር ከሌለ ሐኑታ እህቴ ማይኮ ተቀበለኝና ከኔ በኋላ ያለው ኡስታዝ ገብቶ ትምህርት ጀምር በጣም ደስ ይለኛል ኢንሻአላህ። ወላሁ አዕለም።